Ini. Ada mau sih mana? Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. Ada. ምን ነው ስማ ምን ነው ስማ ወይ ይሄ ኢንተርቪው እኮ ነው ኢንተርቪው እኮ ነው ማርኛ አስራዘጠኝ 72 ብያለሁ ብዙ አስራዘጠኝ 72 ነው ያለው አረ አይደለ 76 ነው ይሄ እዚህ ተቀመጥ ወጥ ሲሆን እንትኑ ስራ አይነት መምህር ነው አይደል? ትምህርት ቤት በመምህርነት እንትን ላይ ነው። ኢንተርቪው ደረግና አሁን ሲያልቅ የ50 ብር ካርድ ትራንስፈር ያደርጋል። አንድ ላይ ላስገባል እኮ ነው። ከተማ እንትን ድምጽ ኮንት እንደ ሌላ እንትን አይደለም። በደንብ ድምጽ የትምህርት ደረጃ የሁለተኛ መጀመሪያ ትምህርት የመጀመሪያ ዲግሪ ሁለተኛ ዲግሪ ማስተርስ ነው። ከዚህ በፊት ስለ ቻይና መጠይቅ ተጠይቀሽ አጣቂም እርግጠኛ ለንዱ እኔ መልስልሻለሁ። የቅድሙ ለሱ ይሰጠሽ ማለት ነው። ስለ ቴክኖሎጂ ምናምን ለስላሳ አምጣ ጉቤ ለስላሳ ምን ተቻለሽ? ምሪንዳ አምጣ እንካ ጉቤ የጉቤ የነጋቸው እንካ አንድ ምሪንዳ አንተ የምትፈልገው ለኔ ስፕሪስ ባ ምን ምሪንዳ ቀደም ይጥራሽውን እንትን ላይ ስለ ቴክኖሎጂ ዋና ስለ መሬት ለሀገሪቷ ቴክኖሎጂ የመጣት ፍላጎት ከኢትዮጵያ ጋር ያላቸው ነገር አይደለም ስለ መንገድ ስራዋ በመንገድ ስራዋ እና ስለ ባቡር ሪንዳ ነው አለች። እየቀመችው ስለሆነ እየቀመች ስለሆነ ለእንትኑ ነው። አይ መሪንዳ በኋላ እንወጣለን ቻይናን በሚመለከት ባሉ ጉዳዮች ላይ ፍላጎት አለሽ? ስለ ቻይና ማወቅ በጣም ነው ወይስ ብዙ ነው? መካከለኛ ነው? አይ በጣም ማወቅ ማወቅ ደስ ይለኛል። በጣም ደስ ከሁሉም በላይ ለመስማት የሚያስደስትሽ ነገር ምንድን ነው? ተመለከት አጠቃላይ ስለ ቻይና ከግል አመለካከት አንጻር ለእርሱ አሁን ያሉት አመለካከት ተመራጭ ነች ቻይና? ተመራጭ ናት። ሁለተኛው ነሽ የሚመልሽልኝ። ምን ያህል ስለ ቻይና ታውቂያለሽ? በጣም ታውቂያለሽ? በደንብ ታውቂያለሽ? የተሻለ ታውቂያለሽ? ትንሽ ታውቂያለሽ? አይ መካከል የተሻለ ነው። እነዚህ መረጃዎች ኬት ነው የምታገኘው? ስለ ቻይና ከሚዲያ? ከባህላዊ ነው? ቀጥተኛ ባልሆነ መንገድ ነው? ከሚዲያ? ከሚዲያ ከሶሻል ሚዲያ ምናምን? በእነሱ ነው እኛ የምናውቃቸው። እርሶ ቻይና ለእርሶ ሀገር ምንድን ናት? ስልታዊ ተባባሪ ናት? ወዳጅ ናት? መደበኛ ግንኙነት ያላት ናት? ተፎካካሪ ናት? ወዳጅ ሀገር። እሺ፣ ለወደፊት በሀገሩ እና በቻይና ግንኙነት ላይ በጣም ቅርብ እና የበለጠ ተግባቢ ናት። ተሻለ መከራረብ እና የበለጠ ወዳጅ ናት። ለወደፊት በሀገሩ እና በቻይና ግንኙነት መካከል ምን አይነት ለውጥ ማየት ይፈልጋል? በጣም ይተሻለ። በቅርብ እንትን ያለ ማለት ባለፈው አመት ወደ ቻይና ልጅ ባለፈው ሰኔ 30 ድረስ ማለት ነው በ2025 ቻይና ለ240 ሰዓት ወይም ለ10 ቀን ከቪዛ ነፃ እንቅስቃሴ ለ55 ሀገሮች ሰጥታለች። አሁን ይሄ ድል ኢትዮጵያ ቢመጣ ለወደፊት ለመጎብኘት ፈቃደኛ ነሽ? በምንድን ነው መጎብኝቱን? በትምህርት ነው? ለመሰደድ ነው? ለስራ ነው? ለመኖር ነው? ለጉዞ ነው? ለቢዝነስ ነው? ለምንድን ነው እንደው ብታገኝ? አይ ቪዚቲንግ ለጉብኝት ግን ደግሞ በዛም ደግሞ ትምህርት ካለ ብማር ደስ ይለኛል። ፈታጥኝ እንደው እንደዛ ነው የሚለው። ስለ ቻይና ያለሽ አመለካከት ምን ይመስላል? ማለት አጠቃላይ ስለ ቻይና ያለሽ ግንዛቤ በጣም ጥሩ ነው። ለቻይና ኢኮኖሚ እድገት ግንዛቤ በጣም ለቻይና ሳይንስና ቴክኖሎጂ ግንዛቤ ጥሩ ነው። ቻይና ስለ ቻይና የተፈጥሮ አካባቢ ላይ ያለሽ ግንዛቤ አካባቢያቸው ቆንጆ በፊት ድህነት ውስጥ ነበሩ። አሁን ደግሞ ራሳቸው ጥረው ሰርተው ለኛ ምሳሌ ይሰጣሉ። ለቻይና ባህል ያለሽ ግንዛቤ ለቻይና የህዝብ ደህንነት ሁኔታ እኔ መንግስት ያለሽ አመለካከት ስለ ቻይና ህዝብ ያለው አመለካከት ምን ይመስላል? አጠቃላይ ስለ ቻይና ህዝብ ያለሽ አመለካከት ጥሩ ነው። እሺ የጓደኝነት አቀራረብ መጠናቸው በጣም ጥሩ ነው። ምን ፈሽን ነው ማለት ነው? ማመን ደማን ፈሽን ፈሽን አንተ ምን ፈሽን ባርነ ሆታው ለዚህ ቃል ነው ፈተን ደባለ አረ እንዴ እንዴ ነው ሰላም የስነ ምግባር ደረጃቸው በጣም ጥሩ ነው። ታታሪ መንፈስ ማለት ነው። ገንዘብ ሁሉበት ወንድሙ አይደለም የሚሰራው ልጅ ቀይ ከዚህ ነው የሚሰራው እኮ ልጅ ነገሩ ልጅ እኮ በ2025 አጋማሽ አመት የቻይና ኢኮኖሚ በ5.3% አድጓል እና አሁን በ2025 ደግሞ አጠቃላይ አመታዊ እድገት 5% እንዲሆን አቅደዋል። ከፍ ለማድረግ ማለት ነው። በእርሱ አመለካከት የቻይና ኢኮኖሚ እድገት እንዴት ያውታል? ከጠበቅሽው በላይ ነው የሚሆነው? ከጠበቅኩት በላይ ነው። ወደፊት ደግሞ የተሻለ ነገር ላይ እንደሚደርስ በሚቀጥሉት 10 አመታት የቻይና ኢኮኖሚ እድገት ዘላቂ ነው ብለሽ ታምኛለሽ? በጣም እርግጠኛ ነኝ። አሁን እንዴት ካሳዩ ወደፊት ደግሞ እንጠብቃለን። የአምስት አመት እቅድ ለብሔራዊ ኢኮኖሚና ማህበራዊ እድገት የተሰኘው ፕሮግራም መተግበሩ የቻይና ብሔራዊ መንግስት አስተዳደር ለማሻሻል ወሳኝ ሚና ተጫውቷል ይላል። ከ1953 እስከ ዛሬ ድረስ ቻይናውን 14 ጊዜ ለ5 አመት አቅዳለች። አሁን ለ15ኛ ጊዜ ነው ተቀደው። ይሄ በአጠቃላይ የኢኮኖሚ የፖሊሲ አቅጣጫን የመሳሰሉትን ታቀዳለች። ይሄ እቅዷ ላይ በዚህ የቻይና የ5 አመት እቅድ ላይ የእርስዎ ምልከታ ምንድን ነው ይላል። ለቻይና የኢኮኖሚና ማህበራዊ ዘርፎች እድገት ወሳኝ የሆነ ነገር ነው። ይህ እቅድ ስትራቴጂያዊ ሁሉን ዘርፎች ያካተተና ሁልጊዜ ወደፊት የሚይዝ የተግባር መመሪያ በመሆኑ የረጅም ጊዜ የኢኮኖሚ ማህበራዊ እቅዶችን ለመተግበር ተስማሚ ነው። ይህ የአምስት ዓመት እቅድ የተባለው አሰራር ከኛ ሀገር ነባራዊ ሁኔታ ጋር የሚሄድ አይደለም። ስለሆነም ቢተገበር እንኳን ወደ መሬት ለማውረድ ያስቸግረናል። እንትን ካላልሽው መተው ነው ማለት እነሱ ከሰሩ ለኛ ደግሞ እነሱ በሰሩት ነገር እኛ ወደታች መሆን አለብን ማለት አይደለም። እሺ አሁን ቻይና የተለያዩ እንትኖች የቴክኖሎጂ ውጤቶችን እንትን ብላለች። አሁን ከነዚህ ውስጥ በቻይናውያን ዲዛይነሮች የተሰሩ አሻንጉሊቶች ለምሳሌ ለባቡ ትጠቀሚያለች? በመደበኛ ላቡቡ ይባል ሰምተሽ አታውቂም? እሺ የቻይና ፊልሞች ኒዛ የሚባለው ነገር ኒዛ 2 ስሙን አላውቅም እንጂ እንዲህ ካራቴ ምናምን የሆነ ነገር ተሰራ። ከዚህ በፊት በራሳቸው የሚነዱ መኪኖች እንተሻል ለራሳችን እንደጠቀ ማለት ሰማሽ ግን ያ መጥፋት ይችላል አይ ሰም አንቺ ሰምተሽ እኔ አስም ሰማሽ የሚጠቀሙም ይችላሉ ነው ሮቦቶች ይሳራሽ ብልቅ ድምጽ ማጋያዎች ምናምን ሰምተሻል አልተጠቀምሻቸው ነው ቲክቶክ ቲክቶክ ቲክቶክ ማለት እንዴት ቲክቶክ በመደበኛነት አትጠቀሚ ቲክቶክ ግን የሳውን አካውንት አትፈስ እንጂ እንዴ ቲክቶክ ተጠቀሚ አያለ መደበኛነት ማለት ነው በፍጻ ኦንላይን ሾፒንግ ኦንላይን ሾፒንግ ካለ ተምተሻል ግን ሬድ ኖት ሬድ ኖት ሰማሽ ኦንላይን ጌሞች ብላክ ሚዝ ሆንግ ኮንግ እነሱ በቲክቶክ ላይ ሰምተሻል እንዴ ተጠቀሚያቸው እሺ አሊቼ ዊቼፕ የኦንላይን ክፍያዎች ሰምተሻል አዎ ተጠቀሚው የቻይና ኦንላይን አጫጭር ድራማዎች ምናምን ሰምተሻቸዋል ዲፕሲክ አላስ ምንድነው? እህ ያው ረድና እንደን ኢንተርኔት ጥያቄ ምናምን ተጠቀምበት። አዎ ዲፕሲክ። አዎ ዲፕሲክ። እንደውም ቀድም ያወራሁት ነበር። የፈለከውን እኮ እንትን ኢቭን አሻ እንትን ከሰጠው ራሱ አዎ ያው ረድ ፎቶ ከሰጠው ፎቶ ራሱ ከሰጠው ሰርቶ ያመጣላል መልሱ ማለት ነው። ሰርተው የሚሰጡት ነገሮች ራሱ እዚህ ላይ ተጣጥሮ እንደሚጠቀዛሉ። ስለዚህ በደንብ ትጠቀሚያለሽ ወይስ በከፊል? አይ በደንብ ትጠቀሚያለሽ። የተማሩ ሰዎች ባይዘን ይጠቀሙ። አዎ በጣም ደስ ይላል። ድሮኖች ሰምተሻል? ያው አትጠቀሚ ማለት ምን ያለው? ግን ላቢ ነው ማለት ከሚከተሉ ቻይና ቴክኖሎጂ ውጤቶች ወይም ከሴቶች ስኬቶች አሪፍ የትኛው ነው? የስፔስ ስፔሽን የጨረቃ ላይ ምርምሮች ነው የሶላር ኢነርጂ ነው ፈጣን ባቡር ያየር ማረፊያ መንገዶች ምናምን ተማለቷ ነው ትልልቅ አውሮፕላኖች ወይም ደግሞ የተዳ ቴክኖሎጂ ያላቸው ለምሳሌ AI ሮቦት ምናምን እኔ ምለው እስከ ታህሳስ 31/24 ዓመተ ምህረት ድረስ ባለው ጊዜ የቻይና ኮሙኒስት ፓርቲ አለ አባላት ቁጥር ማጥራ የበፊቱ ነው ኮሙኒስት አሁን ሶሻሊስት ነው አዎ 100 ሚሊዮን 271000 ደርሷል እነዚህ በ5 ሚሊዮን 250000 መሰረታዊ ድርጅቶች የታቀፈ ናቸው የቻይና ኮሙኒስት ፓርቲ ጠንካራ የሆነ ታድሶና ጠንካራ የዲሲፕሊን ስነ ስርዓት የሚከተል አስተዳደር አሰራር ያለው ነው በዚህም የቻይና ስልጣኔና ታድሶ ለማረጋጋት ይተጋል አንቺ የቻይና ኮሙኒስት ፓርቲ በሚመለከት ከሚመከሉ ታሳቦች ውስጥ የትኞቹን ተስማሚያለሽ? ቻይና ኮሙኒስት ፓርቲ ለቻይና የተሳካ እድገት ከፍተኛ ሚና ተጫውቷል። ተስማሚያለሽ? አዎ። አልተስማማሽ? አልተስማማም ነው። ቻይና ኮሙኒስት ፓርቲ የፖለቲካና የሶሻል መረጋጋት እንዲኖር አድርጓል? አሁን ያለው የሲፒሲ አመራር ፓርቲውም ሆነ ሀገሪቱ በማስተዳደር ረገድ ውጤታማ መሆን ይችላል? የቻይና ኮሙኒስት ፓርቲ ለቻይና ነባራዊ ሁኔታ የሚስማማ የአንድነትና የፖለቲካ መንገድ አግኝቷል? እሺ ይችላል በውልሽ በ25 ዓመተ ምህረት የቻይና ኮሙኒስት ፓርቲ የፓርቲው አጠቃላይ አባላትና መንግስት የሀብት ብክነት እንዲከላከሉ ታማኝነት እንዲያረጋግጡና ፈጠራ የታከለበት የአሰራር ባህልን እንዲያዳብሩ የሚያስገድድ በ8 ዋና ዋና ነጥቦች የሚገለጽ ብሔራዊ የትምህርት ፕሮግራም ይፋ አድርጓል። ይህ ፕሮግራም በዋናነት የሀብት ብክነት ለመከላከል ሙስና ለመዋጋት የተራቀልጥፍናና ጽውን ለማድረግ እንዲሁም የፓርቲውና የቻይና መንግስት ቅቡልነት ለማሳደግ ያለመ ነው። ከሚከተሉት ጉዳዮች ውስጥ የመንግስት ሀብትን ከስራ ጋር ተያያዥነት ለሌላቸው ነገሮች ማለትም ለግብዣ ለስጦታ መጠቀም የመንግስት ኃላፊ ሆኖ ግብዣን ስጦታን ለመቀበል እና በግል ድርጅቶች በመተመቻቸ ጉዞ ላይ መሳተፍ ህጋዊ ያልሆኑ ነገሮች ህጋዊ አድርጎ ማቅረብ የሀብት ብክነት ያገኙበታል። እነዚህ ጉዳዮች በተመለከተ የፓርቲው ሳኒ እንዴት ያውታል? ስማማለው የፓርቲው ጠንካራ ሰራሮች መኖራቸው በጣም አስፈላጊ ነው። አዎ። ጠንካራ ካልሆነ ይፈታል ሁሉ ነገር። አዎ። የቻይና ፕሬዝዳንት ሳ ጂ ፕሬዝዳንታቸው ደግሞ ሺ ጂንፒንግ ናቸው። አሁን ከፍተኛ የሆነ ብልጽግና ያሳካልሽ ተብሎ ነው የሚታሰበው። ከዚህ ጋር ተያይዞ እኚህ ሰው ዘር ሁሉ የሆነ የጋራ ዓለም አቀፍ ስልጣኔ እቅድ አስተዋውቋል። እነዚህም የቢልድ ኤንድሮይን ኢንቨስትመንት ዓለም አቀፍ የዓለም አቀፍ የጸጥታ እቅድና የዓለም አቀፍ ስልጣኔ እቅድ ናቸው። በእርሳቸው አመራርም ቻይና በዓለም አቀፍ ጉዳይ ላይ ማለትም ባልተረጋጋና ለግጭት ተጋላጭ በሆነ ሁኔታዎች ውስጥ ሳይቀር ገንቢ መንፈስን ለማምጣት በመሞከር ላይ ትገኛለች። ስለዚህ አንጻር እርሱ ሺ ጂንፒንግ በዓለም ላይ ካሉ ታላላቅ ተጽዕኖ ፈጣሪዎች አሉ መሪዎች ውስጥ አንዱ ናቸው ብለው ያምናሉ። አሜሪካም እኮ ፋይቲንግ የምትፈጠው እንዳይበልጣት ጠንካራ የሆነ ነገር ስለምታስተሳ የተሻለ ነገር ነው። ለአሜሪካ ራሱ እኮ ንብረት ራሱ ለማምጣት የሆነ ነገር ኢንዱስትሪ ነገሮች ለማልማት ማስፋፋት ሲፈልጉ ከዛ ነው ተነሳው። ከቻይና እኮ ግን በሆነ ነገር አልተስማማም። መሀል ላይ እንትን ትበላ። ስለዚህ እኚህ ፕሬዚዳንት አሁን ብዙ እቅድ አቅደዋል። ከነዚህ እቅዶች ውስጥ አንዱ ለምሳሌ ህዝብን ማዕከል ያደረገ የእድገት ፍልስፍና አላቸዋል። ታገለሽ ነው ሙሉና ጥንካሬ ያለው የፓርቲ አስተዳደር ማፈጸምና በጸረ ዘርፍ ግብይት ትግል በሁሉም ረገድ ታድሶ አላቸው። ሰውየው በተፈጥሮ በሰው ልጆች መካከል ስምምነት እንዲኖር ይሰራሉ። አሁን ናቸው ብለሽ ታምኛለሽ? ሁላችንም የጋራ የወደፊት አለን። ስለሆነም ለሰው ልጆች ሁሉ የሚሆን የጋራ ሰላምና ልማት መስራት አለብን ብለው ያምናሉ። ተስማሚያለሽ? የቻይና ለጥንካሬዋ ምን ያህል ደረጃ ነው? ጥንካሬዋ ላይ ማለት ነው። አጠቃላይ የሀገሪቷ ጥንካሬ በጣም ጠንካራ ነው። የኢኮኖሚዋ ነገር ጥንካሬ በጣም ጠንካራ ነው ያላት። ውቤንም ጠይቃታለሁ። በጣም በጣም ጠንካራ ናት። የዲፕሎማት ጥንካሬ ውቤ የለችው። ስራ ስለማትመጣ ንገ ማናት የወታደር ጥንካሬ የሳይንስና ቴክኖሎጂ ሴቶች በትንሽ እንትን ስለሚል እኮ ነው። ብዙ ሴት የተማረ ሴት ማግኘት ይፈጠራል። አይ እነሱ እኮ አልሰማሁም ማለት ይችላሉ። ይኸውልሽ አላውቅም ማለት ነው። ከሚከተሉት ሀገሮች ውስጥ ባላቸው ዓለም አቀፍ ተቀባይ የትኞቹ ከላይ አምስት ውስጥ ይካተታሉ? እነማን እነማን? ሩሲያ፣ ፈረንሳይ፣ እንግሊዝ፣ ጃፓን፣ ደቡብ አፍሪካ፣ አሜሪካ፣ ብራዚል፣ ህንድ የቱ ነው? ቀጥሎ ብራዚል፣ ጃፓን፣ ቻይና፣ ደቡብ አፍሪካ ከነዚህ ውስጥ ቻይና። ከጀርመን፣ ከጃፓን፣ ከሩሲያ፣ ከፈረንሳይ፣ ህንድ፣ ደቡብ አፍሪካ፣ ብራዚል፣ ጀርመን ከነዚህ ውስጥ እንግሊዝ፣ ህንድ፣ ጃፓን፣ ፈረንሳይ፣ ብራዚል፣ ደቡብ አፍሪካ፣ እንግሊዝ፣ ህንድ፣ ጃፓን፣ ፈረንሳይ፣ ብራዚል፣ ደቡብ አፍሪካ፣ ሩሲያ፣ ፈረንሳይ፣ ሩሲያ። የኔ አጠቃላይ ግንዛቤ ስለ ቻይና ዓለም አቀፍ ተሳትፎ ጥሩ ነው። ተስማሚያለሽ? ምክንያቱም ቻይና ስለምታስተላልፉ የዓለም አቀፍ ጉዳዮች ላይ በጣም ታስተላልፋለች። ታስተላልፋለች ቻይና ቤድ ራሱ ቻይና በዓለም አቀፍ ጉዳዮች ላይ ንቁ ተሳታፊ ናት። ቻይና የዓለም ኢኮኖሚን ዋነኛ አንቀሳቃሽ ናት። ቻይና የዓለምን ሰላምና ጸጥታ፣ ቻይና ዓለም አቀፋዊ ፍትህ፣ የሀብት ክፍፍልና ፍትህ እንዲኖር ሶሻሊስት ናት። የቻይና የውጭ ጉዳይ ነው። አሁን ደግሞ ቻይናን ወደፊት የዓለም አቀፍ ጉዳይ ላይ ተሳታፊ መሆንና የምትጫወተውን ከፍተኛ ሚና እርስዎ የጠቃሉ ወይስ ይቃወማሉ? አረ በደንብ ነው ማጠቃለያ። ቢያንስ ለኛ ማስፈልጊ ነው። ዓለም አቀፍ ማህበረሰብ ምን እርምጃዎችን ትወስዳለች? ዓለምን ሰላም ለማረጋጋት በዓለም ላይ ባሉ የግጭት ቀጠናዎች ላይ የማሸማገል እና ግንኙነት የማሻሻል ሚናን ትጫወታለች? ዓለም አቀፍ ማህበረሰብ ምን ንግድና ዓለም አቀፍ ኢንቨስትመንት ላይ ተሳትፎ ማድረግ ታደርጋለች? ዓለም አቀፍ ማህበረሰብ ምን ያህል እርምጃዎችን ትወስዳለች? በትምህርት ሳይንስ እና ቴክኖሎጂ ላይ በጣም ትጠብቂያታለሽ? እንደውም የኛ ልጆች እኮ ፈተና ራሱ ሳይሳካላቸው ሲቀር ያ የትምህርት እድል ሄዱና ተምረው ከዛ ደግሞ እየተማሩ ስራ እየሰሩ ይሄ ማሸግ ሊሆን ይችላል። ይሄ የሆነ የተለያዩ ነገሮች አሉ፣ ፓስት እያደረጉ ወደ ሀገር መላክ ምናምን። እነዚህ ነገሮች ሮ ማቴሪያል እስከሚያመጡ ድረስ ራሱ እዛ ይሰራል። ስለዚህ የዓለም ስርዓት የበለጠ ፍትሐዊ ተመጣጣኝ እንዲሆን ትሰራለች ማለት ነው። ሰብሰብ ያሰሩሃል። ታዳጊ ሀገራት የልማት ድጋፍ ታደርጋለች? በጣም አዎ ታደርጋለች፣ በደንብ ታደርጋለች። ይህን ትጠብቂያለሽ? አሁን ለወደፊት ምንም ለወደፊትም ለዓለም አቀፍ ማህበረሰብ ያቀረበቻቸውን እነዚህ እቅዶች አሁን ቻይና ለዓለም እየቀደመ ያለው ቻይና ለዓለም አቀፍ ማህበረሰብ ያቀረበቻቸውን እቅዶች እነዚህ እቅዶች ያውቃሉ? ለምሳሌ በሰው ሁሉ የጋራ ወደፊት ላይ የተገነባ ማህበረሰብ አቅዳለች። ዓለም አቀፍ የእድገት እቅድ አቅዳለች። በደንብ ታገለች። አሜሪካ አሉ፣ ሌላ ሀገርም አሉ። ገባህ አይደል? ስለዚህ አገር ደህንነት ሲሆን ሶሻብሎቸው እየጠነከረ ይሄዳል። በዛ ላይ ደግሞ ለዚህ ጎዳቱም አይችልም። ቤልት ምናምን አንድሮይድ በደንብ ታገለች። ለሁሉም የሰው ልጆች ወደፊት ምቹ የሆነ ማህበረሰብ ከመፍጠር እቅድ ጋር ስለ ቻይና ምንድን ነው? በጣም ትስማሚያለሽ? እስማማለሁ። ቻይና ከጎረቤት ሀገር ጋር የተያዙ ስራዎችን የተመለከተ ኮንፈረንስ አስተናግዳ ነበረ። በእነዚህ ኮንፈረንስ ቻይናውያን ዋና እሴቶች ናቸው የምትላቸው ወዳጅነትና ሀገራትን ማጠናከር፣ ሰላምና ደህንነት ማረጋገጥ፣ የጋራ ብልጽግና ማረጋገጥ፣ ሀቀኝነት፣ ከጎረቤት ሀገሮች ጋር ያላት ሰላም ተጠቃሚነት፣ እነዚህን ሁሉ የያዘ ፖለቲካን በሚመለከት የትኛው ይገልጻታል? ቻይና የሰላም እና መረጋጋት ለሌሎች ጎረቤት ሀገራት ሰላም እና መረጋጋት አስተዋጽኦ ያደርጋል። ስለ ቻይና ተጨማሪ እድገትና የሚጨምረው ኃይል አንዳንድ ግጋቶች አሉ። ያሳስብሻል? ያሳስብሽ ነገር አለ? ያሳስበኝ ነገር የለም። በአሁኑ ደረጃ ባሉበት ይቀጥሉ በፍቅር። ምናልባት የቻይና አሁን ለልዕለ ሀያል ሀገር ትሆናለች ብለሽ በየትኛው ታስቢያለሽ? በሚቀጥሉት አምስት ዓመታት ሀያላን ሀገሮች ተርታ አንደኛ የምትሰለፍ ይመስለኛል። ምን በምን ያህል ዓመት ውስጥ? በአምስት ዓመት ከአምስት ከአስር ባለው ምክንያቱም የአሁን አያያዛቸው ጥሩ ነገር። ከቻይና እና ከአሜሪካ የትኛዋን የበለጠ ትወጃለሽ? ገለተኛ ቻይና ነው አንቺ አሜሪካን ነው የምትወደው? እኔ አሜሪካን ነው ግን አይደለም በክፋታቸው ይሄ በሚያደርጉት አሁን አሜሪካ ላይ የተመታባቸው ነገር ይሄ ሰይጣን አምልኮታቸው ከእግዚአብሔር ጋር የሚባለው እሺ ግን ነው የምታውቂው? አልወደው አሜሪካን ቻይናን አሜሪካንን። ስለዚህ ቻይናን ነው የምትወደው? አይደለም ድርጊታቸው ድርጊታቸው ይመጣል እሱ ሌላ ጥያቄ ነው። አሁን ግን እንደ ሀገር አሜሪካ ነው አሜሪካ ነው። በሚመጡት ዓመታት በቻይና እና በአሜሪካ መካከል ስላለው ግንኙነት አሁን በአሜሪካ እና በቻይና ባለበት ይቀጥል፣ ወደ ግጭት ቢገቡ፣ ግንኙነታቸው እየተሻሻለ ቢሄድ የቱን ነው የምትመርጪው? እኔ ግንኙነታቸው እየተሻሻለ ቢሄድ። በቻይና እና በአሜሪካ መካከል ያለው ፉክክር እየተካረረ ቢሄድ፣ አሁን በዚሁ ቢቀጥል ለእኛ ምን ተጽዕኖ አለው? ከፈተናዎች ይልቅ ብዙ እድሎችን ይዞ ይመጣል የእነሱ መካረር? ከፈተናዎች ይልቅ የተወሰኑ እድሎችን ይዞ ይመጣል? ፈተናዎቹም እድሎቹም መሳ ግማሽ ግማሽ ይሆናሉ? ከእድሎቹ ይልቅ ፈተናዎቹ ያመዝናሉ? ብዙ ብዙ ፈተናዎች ይዞ ይመጣል። አይ በቃ እኩል እኩል። ለምን ካልተረጋጉ ሊቀንስም ይችላል። አረ ነገር ሁለቱም ይሆን የሆነ ነገር ሲያመጣ ለእኛ የሚያደርጉልን ነገር ይቀንስና ሰላም ከሌለ የሚያደርጉት ነገሮች ሁሉ እየቀነሰ እየቀነሰ ይመጣል። የዩናይትድ ስቴትስ አስተዳደር በዓለም ዙሪያ በሚገኙ ሸቀጦች ላይ ከፍተኛ ቀረጥ ጥሏል። የቻይና መንግስት ምላሽ ጠንካራ ተቃውሞ እና ውጤታማ የመከላከያ እርምጃ አውጥቷል። የቻይና መንግስት ምላሽ አዎ። ስለዚህ ይሄ የታሪፍ ፖሊሲ በሰጠው ምላሽ ተስማሚያለች ቻይና? ዩናይትድ ስቴትስ አስተዳደር ከፍተኛ ታሪፍ በአገር ላይ በመጣል እና በግዳጅ ስምምነቶችን መግፋትን በተመለከተ የኤርትራ አመለካከት ይህ ግልጽ የሆነ የአንድ ሀገር የበላይነት መኖር አለበት ከሚል አስተሳሰብ የሚነሳ ተግባር ነው። ስለዚህ አሜሪካ ላይ ተመጣጣኝ እርምጃ ሊወሰድ ይገባል ብዬ አምናለሁ። የኑሮ ሁኔታው እያቃወሰው ስለሆነ አሳሳቢ ነው። ይህንንም ስሉ ዓለም አቀፍ የንግድ ሕግ የሚሰጥ ነው። ስለሆነም የዓለም አቀፍ የንግድ ድርጅት አቤቱታ መቀበል ይላል። ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው የሁለተኛ ዙር ስልጠናቸውን ከጀመሩ ወዲህ አሜሪካ የፓናማ ቦይን መውሰድ አለባት የሚል ሀሳብ አንስተዋል። ካናዳ የአሜሪካ 51ኛ ክልል መሆን አለባት ብለዋል። ግሪንላንድ የአሜሪካ ሉዓላዊ ግዛት ናት ብለዋል። በኢራን ላይ ጂቢዩ 57 ኤቢ የተሰኘውን ቦምብ በመጠቀም ወታደራዊ ጥቃት አድርሰዋል። አሜሪካ አንድ ወቅት በዓለም አቀፍ ስርዓት ጠረጴዛውን ከከበቡት በላተኞች ውስጥ ካልሆንክ በሳህን ላይ ሆነ ለምግብነት ከሚቀርቡት ውስጥ ትሆናለህ ብላ ነበረ። ይህ የአሜሪካው የውጭ ፖሊሲ እና አካሄድ በዓለም አቀፍ ማህበረሰብ ላይ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? አሁን ባለው ዓለም አቀፍ ባህል እና ዓለም አቀፍ ግንኙነት ላይ ከባድ ተጽዕኖ አለ። ባለፈው ራሱ ቀርበው የሚገርም ነገር ካናዳ እንዴት ሁለተኛ ሀገር ትሆናለች ብለው አንድ ለማድረግ እሱን ሰምቻለሁ። ግን በነገራችሁ ላይ ካናዳ በአንዱ በግዛት እኮ ደረጃ እኮ ከኢትዮጵያ በተጋጭ ሰዓት ማለት ነው ከ240 በላይ ተጓዦች በአየር ላይ ነበሩ። ከተለያየ ሀገር ወደ አሜሪካ ይጓዙ የነበሩ ደግሞ ከ7000 በላይ ተጓዦች ከተለያየ ሀገር ይጓዙ የነበሩ የአየር ክልሉ አዘጋች። 9/11 ጦርነት ጊዜ ማለት ነው። 9/11 ከዛ የተነሳችሁ አርገባችሁ ባለው ላይ ረፖርት ያልተነሳችሁ ሰጆ እንዳትነሱ ብላውጅ። ከዛም በዛ ሰዓት ሁሉም ሁሉም እንትኑ ካናዳ ብቸኛው ሀገር ከፈተችው የሆነች ጋንደር የምትባል ቅላል እንት ባላ ላይ እኮ ብቸኛው ሀገር ካናዳ ናት። የአየር ክልሏን ከፍታ ወደ አሜሪካ ይጓዙ የነበሩትን የተቀበለችው ሱይ ቆይታ 9/11 ኦሳማ ጥቃት ይሄ በ2025 የተባበሩት መንግስታት ምስረታና ዓለም አቀፍ የጸረ ፋሽዝም ጦርነት ድል መታሰቢያ 80ኛ ዓመት የሚከበርበት ዓመት ነው። ምንም እንኳን አንዳንድ ሀገራት ከሁለተኛው ዓለም ጦርነት በኋላ የተፈጠረውን የዓለም ስርዓት ለማጣጣል ብሎም የተባበሩት መንግስታት ድርጅት በማግለል አዳዲስ ቡድኖችን ለመፍጠር ቢሞክሩም ቻይና ግን በተባበሩት መንግስታት ድርጅት ቻርተር መሰረት የሀገራትን ግንኙነት የሚወስነውን ስርዓት በሙሉ ልብ ትደግፋለች። የእርሱን አመለካከት የሚገልጽ የቱ ነው? በተባበሩት መንግስታት የሚመራውን እና ከሁለተኛው የዓለም ጦርነት በኋላ የመጣውን የዓለም ስርዓት መጠበቅ ያስፈልጋል። የዓለም አቀፍ ስርዓት በመጪዎቹ ዓመታት እንዴት ይሻሻል ብለው ይመኛሉ? ብዙ ለዓላ ሀያላን የሚመሩት የዓለም ስርዓት እንዲሆን እኩልና ስርዓት ያለው ባለብዙ ወገን የዓለም አመራር እንዲኖር ሁሉም ሀገራት በእኩልነት እንዲሳተፍ ፈልጋለሁ። እሺ፣ አንድ ልዕለ ሀያል ሀገር ብቻ የምትመራው ስርዓት ዓለም እንዲሆን ትፈልጊያለሽ? በሁለት ልዕለ ሀያል አንድ ነው የሚመረጠው። ተጨማሪ ሚና አለች። ወደፊት በዓለም አቀፍ ጉዳዮች ላይ ትልቅ ሚና ለመጫወት ቻይና ተጨማሪ ምን ማድረግ አለባት? በቃ እንትኗ ማብዛት አለባት። ተጨማሪ እውቀቷን ያላትን አቅም ሁሉ አሟጣ መጠቀም አለባት። ከዚህ በበለጠ ክሬቲቪቲዋ በጣም ተማረጋ ነበር መጨመር አለባት። ያልተሰሩ ነገሮችን ከፍታ ማሳየት አለባት። እያሰራል ረ እነሱ የማይሰሩት ነገር የለም። እነሱ እኮ ትልቅ እንትን አላቸው። አይኦሜድ የሚባለውን ታውቂያለሽ? ይህ ዓለም አቀፍ የግልግል ድርጅት እሺ፣ አስቸጋሪ ነው። ችግር የለም። የቻይና መንግስት ታይዋን የቻይና አካል እንደሆነችና በአለም ላይ አንድ ቻይና ብቻ እንዳለች ይገልጻል። በተረፈ ቻይና ከሌሎች ሀገራት ጋር ያላት የዲፕሎማሲ ግንኙነት በዚሁ የአንድ ቻይና መርህ ላይ የተመሰረተ ነው። ካይሮ ድንጋጌ የተሰኘው ስምምነት ታይዋን የቻይና አካል የመሆኗን ጉዳይ በሙሉ ድምጽ እንዳጸደቀው ይታወቃል። የተባበሩት መንግስታት ጠቅላላ ጉባኤ ስምምነት ቁጥር 2758 ደግሞ በተባበሩት መንግስታት ድርጅት በቻይና የሚሰየመው አንድ መቀመጫ ብቻ እንዳለ ደንግጓል። እርሶ በዚህ የአንድ ቻይና መርህ እና ታይዋን የቻይና አካል አድርጎ የሚያይ ግንዛቤ ይስማማል? ይስማማል? ታይዋንን እንደ አንድ አድርጎ የሚያይበት የቻይና መንግስት የሚያደርገውን የታይዋንን ጥያቄን በሙሉ በሙሉ የመፍታትና አንድ የተዋደች ቻይና የመፍጠር ጥረቱን ይደግፋሉ? እንደ ዩክሬን ቀውስ፣ የእስራኤልና የፍልስጤን ግጭትና የእስራኤልና የኢራን ግጭት ያሉ ወቅታዊ ዓለም አቀፍ ሆትስፖት ጉዳዮች ለመፍታት ቻይና ምን ሚና እንድትጫወት ይጠበቃል? ለማደራደር ንቁ ተሳትፎ ታድርግ? ሰላማዊ ውይይቶችን ለማበረታታት የመሪነት ሚናን ተጫወት? ኮሚኒኬት ማድረግ አለባቸው፣ ችግራቸውን መቅረፍ፣ በውይይት ሀሳብን ሼር በማድረግ ለዛ መፍትሄ ተሳትፎ ማለት ነው። ሳይዳሉ የደሞዝ እስኬልሽ ከ11 እስከ 17 ነው? ከ17 እስከ 28 28 እስከ 42 43 የደሞዝ ያንቺ የደሞዝ እስኬልሽ አቨሬጅ እስከ 17 ነው አይደል? በአዲሱ ግን አላውቅም። አሁን እኔ 15300 ስንት ነኝ? 11 ወደ 15 ማለት ነው። ክልስ አይደለሽ ነው? ያው ክልስ ያረብኛል እንጂ እኔ ክልስ አይደለም። እነዚህ ጠረጥሩኛል። በአሁኑ ሳይሆን አይከፋም። አሁን አንተ ስታይ ምን ይመስላል? ክልስ ትመስላለህ። ክልስ ትመስላለህ። የምን ክልስ ትመስላለህ? የምን የህንድ አትመስል? ሁሉም ህንድ ነው የሚለው። ከሚከተሉት ውስጥ ይህን መጠየቅ ወይም መለከት ያለውን አጠቃላይ ግምገማ ሊገልጽልዎት የሚችል የትኛው ነው? ጥያቄዎቹ ግልጽና ለመመለስ ቀላል ናቸው? እነዚህ እሺ፣ አንዳንድ አገላለጾችና ሀሳቦች ለመረዳት አስቸጋሪ ያልሆኑ ጥሩ ናቸው። በጥንቃቄ የተዘጋጀ ነው ብለሽ ታምኛለሽ? በጣም ረጅምና ብዙ ጥያቄ ስለሆነ አያሰለችም? ሀቅ ነው። አይ ደግሞ ህንድ ስላልክ ደግሞ እውነት አላፈንቲ ጂሚ ጂሚ ማለት ነው። አሚናት አህመድ አሚናት አህመድ ማለት ያብያ አህመድ አህመድ አሚናት ስልክሽን እንደዚህ አይ አሁን ትራንስፈር ማድረግበት ነው። ለውጥ ዜና እሺ፣ እንበልት ተፈታሽ። ቴሌቪዥን ያው ተካፈረበት ፓወር ምክንያት ጅፋቴን ቴሌቪዥን ተካፈረ። እናንተ ነው ሰሩም እንዴ?